مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت سبع سنابل في كل سنبلة 100 حبة والله يضاعف لمن يشاء والله واسع عليم. الذين ينفقون أموالهم في سبيل الله ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم ولا خوف عليهم ولا هم يحزنون. مثل الذين ينفقون أموالهم في سبيل الله እነዚህ አገንዘቦቻቸውን በአላህ መንገድ ለዲን ግንባታ የሚለግሱና የሚያወጡ የሆኑ ሰዎች የዚህ ወጫቸው ውጤት ምሳሌ ከመተለ ሀበቲን አንበተት 70 ሰናቢለ አንዲት ቅንጣት እህል ተዘርታ 7 ዘረረት ሆና እንደምትበቅለው አይነት ነው ይላል። እንግዲህ አንዳንድ የእህል ዘሮች በሚበቅሉበት ጊዜ መጀመሪያ አንዷ ቡቃያዋ ተወጣለች። ከዛ እየቆየ ሲሄድ ከስሯ ያፈላች ሌሎች ቅርንጫፎችን ታበዛና እስከ 7 ትደርሳለች ማለት ነው። ለምሳሌ እንደ ማሽላ እንደ ዳጉሳ ያሉ እህሎች የዚህ አይነት ባህሪ አላቸው እና አንድ ፍሬ የነበረችውን 7 ዘርፍ ሆና ተወጣለች ይላል። ፊኩሊ ሱምቡላ እነዛ 7ቶቹ ሁሉ ዘረረት ያድጉና ለራሳቸው በእያንዳንዱ መታጅ ላይ 100 ሀበቲን 100 ፍሬ ያወጣሉ እንደገና ይላል። እና ይሄ እንግዲህ 100 ጊዜ 7 700 ይሆናል። መጀመሪያ የተዘራችው አንዲት ቅንጣት ነበረች። መጀመሪያ አንዷ ቅንጣት 7 ዘረረት ስትሆን በ7 ከባዛች 7ቱ ደግሞ እያንዳንዳቸው በመታጃቸው ላይ 100 ፍሬ ይዘው ሲመጡ 700 ፍሬ ሆነ። ይሄ እንግዲህ በጣም ልክ ያለፈ ትርፍ ነው ማለት ነው። والله ضاعف لمن يشاء እና الله سبحانه وتعالى በመንገዱ ገንዘባቸውን ለሚለግሱ ሙእሚኖች ምንዳቸውንና ወረታቸውን በዚህ መልክ ለሻላቸው ይደራርብላቸዋል። ገበሬዎች ትንሽ ፍሬ ዘርተው ብዙ እንደሚያመርቱ ካንዲ ቅንጣት 700 ቅንጣት እንደሚያገኙት አይነት ለኸይር ስራም የተሰለፉ ሙእሚኖች የውመል ቂያማ ምንዳቸው በዚህ መልክ ነው የሚባዛላቸው በማለት በመሳላዊ አነጋገር ይገልጻል። والله واسع عليم ان الله ሽሮታው ሰፊ ምንዳውን ደግሞ ለማን መስጠት እንደሚገባው የሚያጌታ በመሆኑ ለወዳጆቹ የሚያወጡት ወጪ ምን አይነት ትርፋማ እንደሚሆን በዚህ አይነት አነጋገር ገለጸላቸው ማለት ነው። አለዲነ ዩንፊቁና አምዋለሁም ፊ ሰቢልላህ እነዚያ ገንዘቦቻቸውን በአላህ መንገድ ማለትም ያው በዲን ጉዳይ የሚለግሱና የሚያወጡ የሆኑት ወገኖች ثم لا يتبعون ما انفقوا منن ولا اذى ያንን ያወጡትን ገንዘብ ታዳ መመጣደቅ ወይም ደግሞ በተገልጋው ላይ ችግር የሚያስከትል ነገር ሳያስከትሉበት ከቀሩ ለአላህ ብለው እንዳወጡት እኔ እኮ እንዲያድርክ ያለው እንደሰርቻለሁ ይያሉ ዝናና ጉራ ሳይረጩ ወይም ደግሞ ያንን የረጁትን ክፍል እንዲያድርክ የለም እንዴ አንተ ለምን ይሉን ታብስ ተሆናለህ ይያሉ በማመናጨቅና በማዋረድ እስካልመጡ ድረስ ነውም አጅሩም እንደ ረቢም ለእንዲህ አይነቶቹ መጽዋቾችና ለጋሾች እየታቸው ዘንዳ ተገቢ የሆነ ምንዳቸው ተይዞላቸዋል። ወላ ኸውፉን አለይህም እና መጥፎ ቅጣትና ውርደት ይደርስብናል ብለውም አያሰጋቸውም እና አያስፈራቸውም። ወላሁም ያህዘኑን የሚመኙት መልካም እድል ያመልጠናልና ያልፈናል ብለውም አያዝኑም። ወይም በዱንያ እያሉ ያወጡት ገንዘባቸው ዋጋ ቢስ ሆኖ ይከስርብናል የሚል ሀዘንና ስጋት አይሰማቸውም በሚገባ ዋጋቸውን አዘጋጅቻለሁኝ ይላል። እናዚህ ላይ እንግዲህ ሸርጥ አደረገ። ትክክለኛ አጅር ለማገኘት የፈለገ ሰው ማውጣቱ ብቻ ሳይሆን ካወጣው በኋላ ወይም በሚያወጣበት ጊዜ ጥንቃቄ ማድረግ የሚገባውን ነገር ተቆመን ማለት ነው። ምንና አዳ የሚባል ነገር እንዳይመጣ በዚህ ሸርጥ ነው። ይሄ ከሆነ ይበጥላል ወደፊትም እንደሚገልጸው ማለት ነው። ምን ማለት አንድ ሰው እንግዲህ ኸይር ነገር ይሰራና ወጪ አወጣና ትንሽ ቆይቶ ግን በዚህ ወቅት እኮ እኔ እንደዚህ አድርጌ እንደዚህ ሰርቼ ያለ ለራሱ ጉራና ዝና ያደርገዋል ማለት ነው። ሰዎች እንዲያደንቁትና እንዲያከብሩት ይጠቀምበታል። እንደገና ደግሞ የረዳቸውን ምስኪኖች በተለያዩ ምክንያቶች እገሌ እንዲህ አድርግልኝ እንጂ ይላል ይሉን ታያዘው የሱ አገልጋይ እንዲሆን ማለት ነው። ምናልባት ያ ሰውዬ ደግሞ ፈቃደኛ ያልሆነ እንደሆነ አንተ ደግሞ ይሉን ታየለህም እኔ ላንተ ስንት እየደከምኩ ስንት እያወጣሁኝ ይሄን ማድረግ እንኳን ቁም ነገር ሆኖብህ እያለ ሰው ፊት ያዋርደዋል። እንደዚህ ካደረገ አላማውን ስቷል። ለአላህ ብሎ ቢያወጣው ኑሮ እንግዲህ ያረክ ስለማይችል የዛ አይነት እንግዲህ ጥፋት የፈጸሙ ካሉ በነፈቃቸው በኔ ዘንዳ ዋጋ ይኖረናል ብለው አይጠብቁ። ይህን ሳያደርጉ ግን በትክክል ለኔ እንዳወጡት ማንንም ሰው ሳያስቀይሙ ሳይመጻደቁ በቀጥታ እኔ ዘንዳ ባለኝታ የመጡ እንደሆነ ነው ይህን የተጠቀሰውን ዋጋና ወረታ የምሰጣቸው ነው የሚለው። قول معروف ومغفرة خير من صدقة يتبعها أذى والله غني حليم يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى كالذي ينفق ماله رئاء الناس ولا يؤمن بالله واليوم الآخر فمثله كمثل صفوان عليه تراب فأصابه وابل فتركه صلدا لا يقدرون على شيء مما كسبوا والله لا يهدي القوم الكافرين. قول معروف ومغفرة خير من صدقة يتبعها أذى ملكام قال اندغنا بلما يننا بترجو بكل يمامنا چك هنيتا ياكات مندوانا بتكست مالفنا مهرت مادرك خير من صدقة يتبعها أذى تمتواتون يميات قيم نغير يميات كتل كوانا مزوات يتشالنا يتمرتنا وبلاجو إلى والله غني حليم ናቲ ሰቢላ ከንዘባቹን አውጡ አዳቡን ተብቃቹ የሚላቹ ደግሞ አላህ Subhanahu Wa Ta'ala ችግረኛ ሆኖ ከናንተ ለመጠቀም እንዳይመስላችሁ እና ከናንተም ሆነ ከስራቹ የተብቃቃ የሆነ ጌታ ነው። ፍቃዱን የሚጥሱና ደግሞ የሚወነጅሉት ካሉ حليم ለጊዜው ታጋሽ ነው ከጦሩን ይዞ ይተብቃቸዋል እንጂ እንደ ሰዎች ወዳውኑ ተናዶ ቅጥበታው የሆነ ቅጣት ላያመጣባቸው ይችላል። ዝም ብሎ ቢያቆያቸው ግን የረስታንና የተወን እንዳይመስላቸው ይላል። እና አሁንም እንግዲህ የነፈቃ በሚያደርግበት ጊዜ አንድ ሰው ገንዘቡን ወጪ ያረግ ማሟላት ያለበትን አዳብ ጨምሮ ያስረዳ ነው ያለው። አንዳንድ ሰው ችግረኞች እርዳታ በሚጠይቋቸው ጊዜ መስጠታቸውም ሳይቀር የሚያመናጭቁና ለማኞችን የሚያዋርዱ ይሆናሉ። ይሰድጓቸዋል። የቆመት ማጣ ሰነፍ ሰርተሃት በላ ምናምን ብለው ይወርፋቸውና በመጨረሻ በልንካ ይላሉ። ሞራላቸውን ተነኳቸው በኋላ ማለት ነው። እና መልካም ቃል መጠጥ እንኳን የማይችል ከሆነ አንድ ሰው በገንዘቡ ፈንታ ጥሩ ቃል የመለሰ እንደሆነ እኔ እንደዚህ ቸግሮኛልና እርዳይ ብሎ ሲጠይቀው የኔ ወንድም እኔም የለኝም የለው ከሆነ እውነት ማለት ነው። ወይም ደግሞ አልያዘም ከሆነ ለጊዜው አልያዝኩም እስቲ በሌላ ጊዜ አላህ ይቅጠመንና ረዳ ይሆናል በሚል ቃል መመለስ እንደገና ደግሞ አንዳንድ ለማኞች በቀላሉ ሊመልሷቸው ሲሞክሩ ለግሞን ነው ይያሉ የመሳደብና የማመናጨቅ ሁኔታም የሚያሳዩ አሉ። አሁን ምን ቸግሩ ሆነው በትረዳኝ እንዳወርኩም ነው እንጂ ይላሉ። አላህ እንደኔ ዲሃ ያርግ ብሎ የሚራከምም ይኖራል ማለት ነው። የዛ ጊዜ እነሱ ችግሩ ያበሳጫቸው ነውና የሚናገሩትን ነገር አጠፋ ከመስጠት ተቆጥቦ ምንም አይደለም ችግሩ አበሳጭቶት ነው ብሎ በመህረትና በይቅርታ የሚያልፍ ከሆነ خير من صدقة يتبعها أذى መጽውቶት ያበቃ እንደዚህ አድርገለት ይያሉ ወይም እንዲህ አድርገለት ይያሉ መስቃ ከመያሰሙት ሰዎች መጽዋቾች የተሻለ ይሆናል ይላል። እና በጥሩ ቃል የመለሰውና ወይም ደግሞ ያ ለማኙ ቢያበሳጨውና ቢያናድደው እንኳን በመረትና በይቅርታ ያለፈው ሰውዬ መስቃ መጥቆ እየተናገረ ከመጽውተው ሰውዬ የበለጠ ዋጋ ይኖረዋል ማለት ነው። በተለምዶም ከፍትቱ ፍቱ እንደሚባለው ያለ አግባብ ሰውን አዋርዶ ከመርዳት መልካም ቃል በመመለስ መቅረቡ የተሻለ አማራጭ ነው ለሰውየው ሞራሉን ይጠብቅለታልና ማለት ነው። እና በዚህ መልክ ነው እንግዲህ ሰደቃ ማድረግ ያለባችሁ እንጂ ሰውን ይያዋረዳችሁና ይወረፋችሁ ሰድቀናልና መጽውተናል ብላችሁ አጅር የምትጠብቁ ከሆነ ይሄ ከንቱ ነው ሊሆን አይችልምና ወቁ ተጠንቀቁ ባላችሁ ነው የሚለው። ያ አይዩሃ الذين آمنوا አሁንም እናንተ በአላህ በጌታችሁና በመመሪያው ያመናችሁ ወገኖች ሆይ ላጡብጢሩ ሰደቃቲኩም ቢልመኒ ወልአዳ ምጽዋቶቻችሁን በመመጻደቅና እንዲሁም ደግሞ አላስፈላጊ መጥፎ ድርጊቶችና ቃላቶችን በመናገር ምስኪኖችን በማስቀየም አታበላሹና አታክስሩ በላቸው ይላል። ከለቢ ዩንፊቁ ማለሁ ሪአ الناስ መጀመሪያውንም ገንዘቡን ሲያወጣ ለሰው ይውልኝ ብሎ ለጉራ እንደሚያወጣው ሰውዬ አበላሻሸት አይነት አጣበላሹ። እንግዲህ እነዚህኞቹ ቀደም ሲል የተጠቀሱት ገንዘቡን ለአላህ ብለው በእኽላስ ካወጡት በኋላ ቆይተው እንደገና እንዲህ አድርጌ እንደዚህ ሰርቼ በማለታቸው ነው ያበላሹ። የኛው ደግሞ አሁን ተጨማሪ ሆኖ የመጣው ገና ሲያወጣ አላማው ሰው እንዲያይለት ነው። ሰው እንዲያደንቀው ቸር ለጋሽ እንዲባል አስቦ አልሞ ነው ያወጣው። ያ መጀመሪያውንም ተበላሽቶበታል። እናንተ ግን መጀመሪያ ተጣወጡት ጥሩ ሁኔታ ላይ የነበራችሁት መልሳችሁ እንደሱ በዚህ በመንና በአዳ እንዳታወድሙ ተጠንቀቁ ይላል። ولا يؤمنوا بالله واليوم الاخر መጀመሪያ ምለሪያ ለይውልኝና ለይስሙልኝ የሰጠው ሰውዬ በአላህና በመጨረሻ ቀን አያምንም። ኢማን ቢኖረው ኑሮ ለሰውልኝ አይሰራም ነበርና እሱ አበክሮ ነው ያወደመውና እናንተም ታዳ በመጨረሻ ፍጻሜያችሁ ወደሱ ውጤት እንዳታመሩ ተጠንቀቁ ይላል። ፈመተሩ ይመጀመሪያውኑ ለይውል ብሎ ገንዘቡን የሚያወጣው ሰውዬ ምሳሌ ከመተሊ ሶፍዋን عليه تراب አንድ ለንጣማ ድንጋይ ይኖራል በላው ላይ አፈር የለበሰ የሆነ ይላል። እንግዲህ አንዳንድ ቆንተራማ ቦታ ላይ ውስጥ ጠፍጣፋ ድንጋይ ይነጠፍና ላይመርላ ትንሽ አቧራ ተላይ ያለብሰዋል። ተላይ ሲታይ ጥሩ ጎዳ መሬት ይመስላል። ለመቆፈር እንዲሞከር ግን ወዳውኑ ቀጭላል ድንጋይ ሆነና ውስጥን ማለት ነው። فأصابه وابلون እና ይሄንን አፈር ለብሶ የነበረውን ጠፍጣፋ ድንጋይ ኃይለኛ ዝናብ በሚወርድበት ጊዜ ፈተረከው ሶልዳ ወዳውኑ ያን የለበሰውን አፈር በጎርፍ ጠርጎ ይወስድና ምልጥ አርጎ ይጣራ አርቃኑን ያስቀረዋል ማለት ነው። እና ያ እንግዲህ ድንጋ ያንን ጎርፍ ወሰደበትን አፈር መልሶ በላው ላይ ለማምጣትና ለመልበስ እንደማይችልና ለዘላለም አርቃኑን እንደሚቀረው አይነት እንዲያስሆኑ እናንተም ገንዘባችሁ ወይ እናንተው ጋራ ቢቆይ ኑሮ ለለቱ እንኳን ለዱንያው ይጠቅማችሁ ነበር። ማውጣቱ አልቀረም አወጣችሁ። ግን የውም ልቂያማ አጅር እናገኛለን ስትሉ በሪያ ተበላሽቶ በሚገኝበት ጊዜ ያ ድንጋ አንድ ጊዜ ጎርፍ ወስዶበት የሄደውን አፈር ማስመለስ እንደማይችል አይነቱ ናችሁ ትቀራላችሁ ይላል። ላ የቅድሩን አላ ሸይ ሚማከሰቡ። እና በዚህ ምሳሌያዊ አነጋገር ለማለት የፈለግኩት ምንድን ነው? ለይውልኝና ለይስሙልኝ ገንዘባቸውን የሚያወጡ ሰዎች እነሱ እንኳ አላ ዘንዳ አጅር አለን ብለው ተስፋ ቢያደርጉ ያንን የከሰቡትንና የሰሩትን ስራ ውጤት ለማገኘት አይችሉም። በአጠራራቸው አበላሽተውታልና ማለት ነው። والله لا يهدي القوم الكافرين እንዳውም እነዚህ የትራዋጋቸው መበላሸት ብቻ ሳይቀር ሳይሆን ለአላህ ብሎ የሚሰራው ነገር ለይስሙልኝ ለግል ጉራ መሸመቻ አድርገው በመስራታቸው ከፍረዋል ሙራኢ በመሆናቸው። እና እንዲህ አይነቶችን ከሃዲዎች አላህ Subhanahu Wa Ta'ala ዋጋ የሚያገኙበትን አቅጣጫ አይመራቸውም በማለት ያስጠነቅቃል። እና ካፊር ያላቸው እነት ከዲኑ ወጥተው ነው ወይስ የሚል ጥያቄ ያስነሳል። በሁለት አይነት ተርጉማል። መጀመሪያውንም ከአላህ ምንም አይነት ወረታ የማያስቡ ነው ለዚሁ ለጉራው ብቻ ከሆነ ያወጡት ከፍሯል በቀጥታ ማለት ነው። ግን ለአላህ ብለው ማውጣታቸው ሳይቀር እግር መንገዳቸውን ደግሞ የሰውን ጉራና ዝና ለማትረፍ ጨምረውበት ከሆነ ይሄ የማጋራት ሁኔታ ተደብልቆበታል። ተግባሩ ያው የኩፍር ተግባር ነው። ግን ሙሉ በሙሉ ከዲኑ እንኳን ወጡ ባይባልም ተግባሩ የካፊር እስከሆነ ድረስ አላህ የሰጣቸው ኒዓማ ለፍጡር መታያ በማድረጋቸው ነው ካፊር ያላቸው ተብሏል። ለማንኛውም ኩፍር የሚባል ቃል ቀላል አይደለምና ከዚህ ሁኔታ በጣም መራቅና መጠንቀቅ ያስፈልጋል ማለት ነው። ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم كمثل جنة بربوة أصابها وابل فآتت أكلها ضعفين فإن لم يصبها وابل فطل والله بما تعملون بصير أيود أحدكم أن تكون له جنة من نخيل وأعناب تجري من تحت الأنهار له فيها من كل الثمرات أصابه الكبر وله ذرية ضعفاء فأصابها إعصار فيه نار فاحترقت كذلك يبين الله لكم الآيات لعلكم تتفكرون ومثل الذين ينفقون أموالهم ابتغاء مرضات الله وتثبيتا من أنفسهم እናሁን ደግሞ ትክክለኛ አላማ ይዘው በእخلاص ገንዘባቸው የሚያወጡ የሆኑት ሙእሚኖች ውጤትና ምሳሌያቸው እንደሚከተለው ይገለጻል ይላል። የሙራኢዎችን ያትመስታዎችንና ያታላዎችን ኪሳራ በምሳሌያዊ አቀራረብ ተገለጸው በኋላ እንደገና በማነጻጸር ደግሞ የሙክሊሶቹን ገንዘብ ለአላህ ብለው በሚያወጡበት ጊዜ በአላህ ዘንዳ ያለው ተቀባይነት ምን እንደሚመስል አሁንም በምሳሌ እገልጻለሁ ማለት ነው። እና እነዚያ ገንዘቦቻቸውን ያአላህን ውዴታ ለመሻት ኢትቃአ መርዷቲላህ ማለት ይሄን ነገር በማውጣታችን አላህ ይወደናልና ገንዘቡን ብናጣውም በመትኩ የጌታችንን ውዴታ እናተርፍ ይሆናል በሚል አላማ ላይ ተመርኩዘው የሚያወጡ ይላል። ወተስቢተ ሚን አንፉሲሂም የወጣው ገንዘብ ደግሞ ለጊዜው ከጃቸው ቢወጣም ወደፊት በጣም በሚያስፈልጋቸው ቦታና ሁኔታ ለነሱ እንደ አለኝታ መተማመኛ የሆናቸው ዘንድ አጥበው የሚያወጡት የመል ቂያማ አህወጀ ማ ይኩን ይደርስልኛል የዛ ጊዜ ውጤቱን አገኘዋለሁ በማለት በሙሉ ተስፋ ለወደፊት ይደርስልኛል በሚል ስሜት ላይ ተመርኩዘው የሚያወጡት ከመሰል ጀነቲን የነዚህ ሰዎች ወጭ ምሳሌው እንደ አትክልት ነው ማለት ይቻላል አለ። ቢረቦቲን በቆራብታማ ቦታ እንደምትገኝ አትክልት ነው። አሷባ አዋቢሉን እና ያችን ቆራብታማ ቦታ ዶፍ ዝናብ በአስፈላጊው ሰዓት ያጋጠማት የሆነ ይላል። ፈአተት ኡኩላ አዲዕፈይን እና ያቺ ቦታ በጣም ከፍተኛና ደጋማ ቦታ ላይ ሆና አፈሯ ጥሩ እንግዲህ ለስላሳ ናት አየሯም የተመጣጠነ ነው እና በዛው በሚፈልገው ሰዓት ደግሞ ጥሩ አድጋቢ የሆነ ዝናብ በመጣገይ ጊዜ ያቺ አትክልት ምን ይሆናል ውጤቷ? ፈአጠጡ ኩላሃት ያፈይ ሰብሏን ሌላው ተራ ቦታ ላይ ያለው ተመሳሳይ አትክልት ከሚሰጠው በሁለት ጥፍ አብዝታ ነው የምትሰጠው ማለት ነው። ጥሩ መሬት ቢሆን የዝናቡ ደግሞ ሰዓት በሚፈልግበት ሰዓት በሚሆንበት ጊዜ የዛ ጊዜ እንግዲህ ከማንኛውም ተራ ቦታ የተሻለ የሆነ ውጤትና ሰብል ይሰጣል ማለት ነው። የዛ አይነት ውጤት ነው የሚያገኙት እነዚህ አይነት መጽዋቾች ይላል። ፈኢለም ይስቢሃ ዋቢሉን እና ይቺ በጥሩ ቦታ የለማች አትክልት ጥሩ አድጋቢ ዝናብ እንኳ ባያጋጥማት፣ ዝናብ እንግዲህ በአንድ አመት ጥሩ ሲሆን በሌላ ጊዜ ቀለል ማለት ያለ ነው እና ቦታዋ ጥሩ እስከሆነ ድረስ እንደሚፈለገውና እንደተለመደው አድጋቢ ዝናብም ካላጋጠማት ፈጦሉን ትንሽ ካፊያ ሳታገኝ አትቀርምና በዛው በካፊያው ትብቃቃለች። ውስጥ እርጥብ ስለሆነ መሬቷ ትንሽ ዳመናና ካፊያ ካገኘች የለትረት አታሳጣም ያው ብዙ ምርት እንኳ ቢቀንስ ማለት ነው። والله بما تعملون بصير እና الله በምትሰሩ ስራ በጥልቅ ተመልካች ሆነ ጌታ ነውና ነፈቃችሁን በዚህ መልኩ የሚከታተለው መሆኑን አውቃችሁ በሚበጀው አይነት አውጡት ማውጣታችሁ ካልቀረበላችሁ ይላል። እና እንግዲህ ሙእሚን የሆነ ሰው ለአላህ ብሎ በእኽላስ ለይውሊ ለይስሙሊ ለጉራ ለዝና ሳይሆን አላህ ይወድልኝ ይሆናል የውመል ቂያማም ደግሞ በጣም በሚቸግረኝና በሚያስፈልገኝ ሰዓት ይደርስልኝ ይሆናል በሚል ንጹህ ልቦና ላይ ተመስርቶ የሚያወጣው ሰውዬ አንዲ ቦታ ጣዝማማ መሬት ላይ አትክልት እንዳለመው ሰውዬ ነው ማለት ነው። ያቺ ቦታ እንግዲህ በጣም ጥሩ ቦታ ስለሆነች የጣለባት ነገር ወዳውኑ ጨምራና ደራርባ ነው በሰብል የምትከሰው ማለት ነው። ይሄም ሰውየውን በእኽላስ ነፈቃ ያደረገው ሰውዬ እንደዛ ጥሩ ቦታ እንደወደቀች አዝመራ በጣም ያልተጠበቀ ድርብርብ የሆነ ምርት ያገኛል። በአላህ ዘንድ እንግዲህ ያው ታውን ቀደም ተደጋግሞ እንደተነገረው ቢያንስ በአንድ አስር አልበለዚያም ደግሞ ቅድም በመሳሌው እንደተገለጸው ባንዲት ቅንጣት 7 ዘለለት 7 ሁሉ 100 ይሆንና እስከ 700 ይባዛለታል ያለው አይነት ውጤት ያጋጥመዋል ማለት ነው። እና ያቺ መሬት ደግሞ ጥሩ ዝናብ አጋሊ ዝናብ እንኳን ባታገኝ በዳመናና በጤዛ ብቻ ተብሏ የማይከስምና የማይደርቅ በመሆን የለትራቱን አጣሳጣውም አሁንም የሙኽሊሱ ሰውዬ በእኽላስ ተመስርቶ እስከ ሰጠ ድረስ ለወደፊት ብዙ ተራርጎ ለመስራትና ወይም ሌላ ሐሰናቶች ለመጨማመር እንኳ ቢያዳግተው ያቺ መሰረቷ ያማረችው ነገር የለት ውጤትን አጣሳጣውም በማለት አሁንም በእኽላስ ላይ ተመርኩዞ የሚሰራ ስራ ቢያንስም ጠቃሚና አጥጋቢ እንደሚሆን አረጋገጠ ማለት ነው። እና በዚህ መልኩ ነው ስታወጡ ማውጣት ያለባችሁ። ማውጣቱ ብቻ በቂ አይደለም፣ ለምን ለማን እንዴት እንደምታወጣ ማወቅና ካወጣህም በኋላ ደግሞ የሚያከሽፍና የሚያፈላሽ ነገር እንዳይከተል መጠንቀቅ ያስፈልጋል ማለት ነው። አይወዱ አሃዱኩም ማን ተኩነ ለሁ ጀነቱ ሚን ነኺሊን እንደገና ይሄ ማስጠንቀቂያ ከተሰጣቸው በኋላ አሁንም ደካሞች በመሆን ለይውልኝና ለይስሙልኝ የሚያወጡና የሚሰሩትን ሰዎች ደግሞ ኪሳራቸው ምን አይነት አስከፊ እንደሚሆን አሁንም በምሳሌ ልገልጽላችሁ ነው። ለመሆኑ ከእናንተ ገንዘብ ከሚያወጡት ሰዎች መካከል አንድ ሰው ለምሳሌ አንድ ጥሩ አትክልት ቢኖረው ይመኛልን አላችሁ? እና ይህ አትክልት ምርጥ የሆኑ የዛፍ አይነቶች አሉበት፣ ለምሳሌ የተምር ዘንባባ የሚበዛበት ወይን የሚበዛበት አትክልት አለው እንበል አንድ ሰው ተጅሪ ምን ታቲያ ለንሃር የና አትክልቱን የሚያጠጣለትና የሚመግብለት ከስሩ ጥሩ የሆነ ጅረት ውሃ አለ የሚሰራጭ ማለት ነው። ጥሩ ቦታ የወይንና የተምር ዛፎች የሚበዙበት አትክልት አልምቷል። ያ እንግዲህ አትክልቱ በየጊዜው ሰብሉን እንዲሰጥ የሚያስችል ጥሩ ጅረቷ አለበት ይስተራችለታል እንዳስፈልጋነቱ ለውፊያ ምን ኩል ተመራት እና ከአትክልት ዛፎች ዋና ዋናዎችን መጥቀቴ እንጂ ተምርና ወይን ያልኩት ሌሎችም የተለያዩ ፍራፍሬዎችና የአትክልት አይነቶች ይበዙበታል ይላል። እና እንደዚህ የደመቀ የነበረ አትክልት ባለቤት የሆነው ሰውዬ ወአሷበውል ኪበር ሰው መጨም ካለካተረ ማርጀት አይቀርምና ሽምግልና ቢጫ ነው ወለሁ ዙርየቱን ዱዓፋ እና ለዚህ ሰውዬ ገና ለሥራ ያልደረሱ ከምግብ ያልታገሱ አጓጉል ደካማ ህፃናቶች የሆኑ ትውልዶች ይያሉት እሱ ጉልበቱ እየደከመ ቢሄድ ፋሷባሃ ኢዕሳሩን فيه ናሩን ይህችን የሚመካባትንና ለኔ መጦሪያ መቀበሪያ ለልጆቼ ማሳደጊያ ተወልልኛለይ ብሎ ተስፋ የጣለባትን አትክልት ደግሞ ባልታሰበው ሁኔታ ድንገት እሳት አዘል የሆነ አውሎ ንፋስ ቢመታበት እና ፈህተረከት ወዳውኑ ብትቃጠል የዚህ ሰው የኪሳራ ምን ያህል ነው ብለው ቢትጠየቁ መልሱን ታቁታላችሁ ነው ይላል። ከዛሊክ ይበይኑላሁ ለኩም አልአያት እና አሁንም እንግዲህ ነፈቃቸውን በተሳሳተ መልክ እንዲያታወጡ አንቀጾችን በዚህ መልክ ይገልጽላችኋልና ያብራራላችኋል። ለአለኩም ተተፈከሩን አንድ ነገር ስትሰሩ ወደፊት ሊያስከትል የሚችለውን ጠቃሚና ጎጂ የሆነውን አጣጫ አስተውላችሁ ትሰሩ ዘንድ ለማስቻል በዚህ አይነት ምሳሌያዊ አነጋገር እገልጽላችኋለሁ ይላል። እንግዲህ ይህ አይነቱ ሰውዬ መጀመሪያ ጉልበቱ እውቀቱ ንብረቱ እያለ ጥሩ አትክልት አልምቶ በሚገባ እንግዲህ ሰብሉን መስጠት በሚጀምርበት ጊዜ እሱ እየደከመ እያረጀ ይሄዳል። እኔ ባረጅም መጦሪያ መቀበሪያ ለልጆችም አደጊያ ጥሩ አትክልት አለኝ ምንም አይደለም እያለ ሲዝናና አትክልቱን አንድ ቀን ውርጭ የሚባል ነገር ይመጣና አንዳንድ ቦታ እንግዲህ ውርጩ ልክ እንደ ሳት ዛፉን አቃጥሎ ወዳውኑ እርር አርጎ የሚያሳድር ነገር አለ። የዛ አይነት ማአት ቢወርድባት አትክልቱን እና ያችን አትክልት አለይታው የነበረችውን በዚህ መልክ ስትከስም ቢያያት ምን ይስተማዋል ያ ሰውዬ? ተስፋው በሙሉ ይወድማል ማለት ነው። ምክንያቱም እሱ መልሶ ያንን አይነት አትክልት የሚያለማበት ጉልበት የለውም። ጉልበቱ ደግሟል፣ ንብረቱ ወድሟል ያንን ነገር በማልማት ላይ። ልጆቹ ደግሞ እሱን ተክተው በተመሳሳይ መልኩ እንዳይጠቁ ገና ህፃናቶች ለጋዎች ናቸው፣ ለመብላት እንጂ ለመስራት ያልደረሱ ናቸው። ያ ሰውዬ እንግዲህ ወዳውኑ ተስፋው ከስሞ ከጥቅም ውጭ ሆኖ እንደሚወድቀው አይነት አሁንም ለአላህ ብሎ ማውጣት ሲገባ ለይውልኝ ለይስሙልኝ የሚያወጣው ሰውዬ ምሳሌ የዚሁ አይነት ነው። ቀደም ሲል እንግዲህ የሰበሰበውን ገንዘብ ያለ አግባብ አውጥቶ አክስሮታል። ለወደፊት ደግሞ ሌላ መጠኪያ እንዳያደርግ እድሉን ጨርሷል። በመጨረሻ ገንዘቡ ለዱንያውም ለአኺራውም ሳይጠቅመው ይቀራልና በዚህ መልክ ነው የምትከስሩት። ይህንን አውቃችሁ ተሪያ እና ተስማ ራቁና ተጠንቀቁ ይላል። يا ايها الذين امنوا انفقوا من طيبات ما كسبتم ومما اخرجنا لكم من الارض ولا تيمموا الخبيث منه تنفقون ولستم باخذيه الا ان تغمضوا فيه واعلموا ان الله غني حميد الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا والله واسع عليم يؤتي الحكمة من يشاء ومن يؤت الحكمة فقد أوتي خيرا كثيرا وما يذكر إلا أولو الألباب. يا أيها الذين آمنوا إن أنت بني بجتاتشو الناب من مريا يأمناتشو وقن وجهوي إلان إن الله سبحانه وتعالى عند النقر لعز سفلك ወይም ለመከልከል ሲሻ የነ አይነት አጥራር ይተከማል ሁልጊዜ። ያ አይዩሃ الذين امنوا قال يجد عندي نجر سرو ለማለት ይፈልግ ወይም አትስሩ ለማለት ሲሻ እንጂ ዝም ብሎ ይሄን ቃል አይተከምም ይባላል። እና የነ አይነት አጥራር የሚተከመው ለምንድነው? አማኝ ነኝ ማለት በቃልና በስም ብቻ በቂ አይደለም። አማኞች ከሆናችሁ ከዚህ ቀጥሎ የሚነገራችሁን ነገር ስሙና ስሩ፣ ወይም ከዚህ ቀጥሎ የሚከለከለውን ነገር ራቁና ተጠንቀቁ ማለት ነው። በመሆኑም አህካም ሸሪዓ እንግዲህ መስፈራት ያለበትን ነገር ወይም መከልከል ያለበትን ነገር አስመልክቶ ለመግለጽ ሲፈልግ ይህን አይነት አጠራር ደጋግሞ ይጠቀማል። በቁርአንስ ወደ 88 ጊዜ ደግሞ ታሪህን ቃል ይባላል። እና አማኞች ሆይ ይላል አንፊቁ ሚን ጠይባቲ ማ ከሰብቱም አላህ ሱብሓነሁ ወተዓላ ከሰጣችሁ ጣፋጭና ውብ ከሆነው የምግብ አይነታችሁ አውጡና ለግሱ ለራሳችሁ የምትወጡትና የምታደንቁትን ነገር ለወገኖቻችሁም ማካፈል አለባችሁና ስታወጡ ደግሞ ቆይብ የሆነውን ምርጥና ንጹህ የሆነውን ገንዘባችሁን ነው ማውጣት ያለባችሁ እንጂ እናንተ የናቃችሁትና ያረከሳችሁትን አይደለም በአላህ ስም መስጠት ያለባችሁ ይላል። ومما اخرجنا لكم من الارض እናንተ በቀጥታ ለፍታችሁ ወጣችሁ ወርዳችሁ ካገኛችሁትም እንደገና ደግሞ እኛ በጭሮታችን ከምድረ ከርስ ያወጣንላችሁን እና የሰጠናችሁንም አውጡ ይላል። እንግዲህ ሰዎች በሞያቸው በእጃቸው በላባቸው የሚያለፍተው የሚያገኙትንም ነገር እንደገና ደግሞ አላህ Subhanahu Wa Ta'ala በመሬት የሚያበቅልላቸውንና ወይም የማዕድንን አይነት የሚያወጣላቸውንም ጭምር እንዲያካትት ነው ከመሬት ያወጣንላችሁ ይላል። ይሄ በጣም አስገራሚ የሆነ የጌታ አገላለጽ ነው። በአሁኑ ጊዜ በተለይ የነዳጅ ዘይት በየዓለሙ የሚወጣው በቀጥታ ይመለከተዋል ይሄ አገላለጽ ከመሬት ያወጣንላችሁ ምንም ሳትደክሙ በቀጥታ አላህ Subhanahu Wa Ta'ala ከምድረ ከርስ እንዲፈልቅና እንዲወጣ ያደረገውን ጸጋ ለሌሎች ወገኖችም አካፍሏቸው ይላል። ወላ ተየመሙ الخبيث منه እና ከዚህ ከምታወጡት ገንዘብ ውዳቂውንና ርካሹን ለማውጣት አታስቡ። ቱንፊቁነ እና እናንተ ጥሩ ጥሩውን ለራሳችሁ መርጣችሁ በማስቀረት ለኔ የሚመጠውትና የሚሰጠውን በሚያስም እንዲሁ ርካሹን ግርዱን ወይም ከሸቀጥም ጊዜ ያለፈበትንና የተበላሸውን እናወጣለን ብላችሁ እንዳታስቡ። ወለስቱም ቢአኺዚ የዛን አይነት ውዳቂና ርካሹን እናንተ ብትሰጡ እንዲሁ በደስታ የማትቀበሉት ሆኖ እያለ እንደገና እኔን ከናንተ አሳንሳችሁ ለኔ የሚሰጠው ነገር እንደዚህ አይነቱ ውዳቂ መሆን የለበትም ይላል። ለምሳሌ እንግዲህ አንድ ሰው ገንዘብ ያበድር ለሌላ ሰው ጥሩ ነገር ካበደረው ሲመልስ ያ ሰውዬ ያንኑ የመሰለ ጥሩ ምርት ማምጣት አለበት። ግን ሰውዬው ወስላታ የሆነ እንደሆነ ጥሩ ምርት ሰጥቶት ግርድ ያመጣለታል ማለት ነው። ወይም አዲስ ቃ ሰጥቶት የበሰበሰ ወይም ግዜ ያለፈበት ቃ ሊያመጣለት ይችላል። የዛ ግዜ እንግዲህ ይሉን ተያዘው እንደሆነ ሲሆን ይሄን አልቀበለም ዘወር በል ይለዋል። ቢያንስ ግን እንግዲህ ሰውዬው ጋራ ከመጨቃጨቅልና ዝም ብሎ ፊቱን እየከፋው አይኑን ጨፍኖ እንደው ምን አደርጋለሁ መቼስ እሱ ጋራ ተጣላል አለመባል እያለ ጥርሱን ነክሶ የሚቀበለው አይነት አለ። የዛን አይነት ለኔ እንዳታወጡ እናንተ እንኳን ባክማችሁ ደስ ያማይላችሁ ነገር ስትሰጡ አይናችሁን ጨፍናችሁና ጨክናችሁ ካልሆነ በስተቀር በደስተኝነት እንደማትቀበሉ ታውቃለሁኝና ይላል። እኔም ታዳ እንደዛው አይነት ውዳቂውን እንስተውና ይሄን ያህል ሰደቃ አደረግን እንበል ብትሉ እኔን ማታለል አትችሉ ማለት ነው። ኢላ አንቱግሚዱ ፊ እና ውዳቂውንና ርካሹን ነገር ለእናንተ ቢሰጧችሁ ምናልባት ሰውየውን አንቀበልም ብለን ከምናስቸግረውና ሰው ከመታዘበን እያላችሁ አይናችሁን ጨፍናችሁ ወይም ጥርሳችሁን ነክሳችሁ እንጂ በቀላሉ ማትቀበሉት ነገር ለኔ እንዳትሰጡ። ወአለሙ ወቁም አንላህ ገኒዩን ሐሚድ አላህ ወትሮውንም አውጡ የሚላችሁ ለራሳችሁ አጅር እንድታገኙ ለአኺራችሁ ስንቅ እንዲኖራችሁ አስቦ እንጂ ከናንተ ምጽዋት ፈላጊ አይደለም። በመሰረቱ ሁሉንም የሰጣችሁን ሁሉ ጸጋ የሱ ነውና ከናንተም ሆነ ከንብረታችሁ የተብቃቃ የሆነ ጌታ ነው። እናንተ ባታመሰግኑትም ደግሞ እሱ የኒዓማው ሁሉ ምንጭ እንደመሆኑ በይዘቱ ራሱ ምስጉን የሆነ ጌታ ነውና እኔን የጎዳው መስላችሁ ራሳችሁን እንዳታከስሩ በማለት ይመክራልና ያስጠነቅቃል ማለት ነው። አሸይጣኑ የዒዱኩሙል ፈክር እኔ ለአኺራችሁ የሚበጃችሁን ነገር አውጡ እያልኩኝ ስገፋፋችሁ ሰይጣን ደግሞ በተቃራኒው ገንዘብክን ለአኺራ ይሆነኛል እያልክ ይልቁን ሳት በትን አትድፋ እና የገንዘብ ስር የለውም አንድ ቀን ከስረ ለማይሆነ ታርፋለህ እያለ እያንዳንዳችሁ እንደሚያስፈራራችሁና እንደሚዝትባችሁ አቃለዋል። እና ሰው እንግዲህ ገንዘብ በሚያገኝ ጊዜ ስስቱንም በዛው ያህል ነው የሚመጣበት። ሰይጣን አንተ እኮ በንቁነትህ በትጉነትህ እንደገና ገንዘብ ደግሞ ለመያዝ በመቻለ ባለማበከን ነው እንደዚህ የከበርከው እና የነዚህ ሃይማኖት ሰዎች ለዚህ ነገር አውጡ ለዚህ ነገር አውጡ አጅር ታገኛላችሁ እያሉ በለፈቁ ቁጥር ገንዘብ ግን ያወጣ ወዮልህ አንተ ሰው እየተከስራለህ እያለ ማስጠንቀቂያና ዛቻ ይሰጣል ሰይጣን። ወየሙሩኩም ቢልፈሻ እና ከዛም ጋራ በማያያዝ ንፉግነትን ያዛችኋል እንድትነፉና እንድትሰስቱ ይገፋፋችኋል ይላል። والله يعيدكم مغفرة منه وفضلا الله ደግሞ አውጡ ያላችሁን ነገር ካወጣችሁ ለወንጀላችሁ ምህረት ከሰደቃ የበለጠ ወንጀልን የሚያሰርዝ ነገር የለምና በዚህ ሳቢያ ምህረት ቃል ይገባላችኋል። ወፈድለን ያወጣችሁትን ነገር ደግሞ የሚተካ ትሩፋት وما انفقتم من شيء فهو يخلفه بالو مسرته متكياونم እንደሚሰጥ ቃል ይገባ ያአላህን ተስፋ ቃል ተታችሁ የጥላታችሁን የሰይጣንን የዲህነትና የኪሳራ ማስጠንቀቂያ ብትሰሙ ወይወላችሁ በማለት ያስጠነቅቃል። والله واسع عليم الله ትዛዙን አክብረው ገንዘባቸውን ሳይተስቱ ለሱ ጥሪ የሚያቀርቡ ለሆኑት ወገኖች ችሮታው ሰፊ ነው። እነሱ በሰጡ ቁጥር እሱም ደግሞ በሰፊ እጁ ይጨምርላቸዋል ማለት ነው። እንደገና በዚህ በእኽላስ እንግዲህ የጌታቸውን ትዕዛዝ አክብረው የሚሰሩ የሆኑትን ሙእሚኖችም እነማን እንደሆኑ በጥልቅ ያቃቸዋልና በዱንያም በአኺራም ለነሱ ወረታቸውን እንደማያጓድልባቸው ነው በማለት ሰዎች እንግዲህ አላህ የሰጣቸውን ገንዘብ በተወሰነ ደረጃ ደግሞ እሱ በፈለገው ቦታና ሁኔታ በንቃት እንዲሳተፉ ያበረታታል ማለት ነው። ይህን ጥሪ አንቀበልም ብለው የሚደናቆሩ ግን የሰይጣን ሰለባዎች እንደሚሆኑና በመጨረሻ በስስት ገንዘቡም ተኪሳራ እንደማይድን በአኺራም ደግሞ ለዘላለም ውርደትና ቅሌት እንደሚታረጉ ያሳውቃል ማለት ነው። ዩእቲ ለሕክመተ መን የሻእ አለ አላህ ሱብሓነሁ ወተዓላ። ለአንዳንዶቹ ባሮቹ የገንዘብ ጸጋን እንደሚለግስ ሁሉ ለሌሎቹ ደግሞ ጠቃሚ እውቀትን ይሰጣቸዋል። አላህ የሚሰጠው ስጦታ በገንዘብ ቁሳዊ ብቻ አይደለም፣ መንፈሳዊ ጭምር ጸጋለኝ ማለት ነው። እና አንፊቁ ሚማ ረዘቅናኩም በሚልበት ጊዜ ሀብታሞችን ብቻ እንዳይመስላችሁ፣ ዑለሞችም አላህ እውቀት የሰጣችሁ እንደሆነ የእናንተ ንብረትና ጸጋ እውቀታችሁ ስለሆነ ላልተማረው ወገናችሁ በንቃትና በትጋት ንብረታችሁን መለገስ አለባችሁ ለማለት ፈልጎ ሕክማን ከባሮቹ ለፈለገው ይሰጠዋል። ሕክማ ማለት የዲን ጠቃሚ እውቀት ማለት ነው። በስራ ላይ የሚውል ትክክለኛ ዕልመናፊ አላህ ይሰጣል ለባሮቹ ለሌሎቹ ሀብት እንደሰጠ ሁሉ ማለት ነው። ወመን ዩተል ሕክመተ ጠቃሚ የሆነን እውቀት የተሰጠ ባሪያ ታዳ ፈቀድ ኡቲየ ኸይረን ከሲራ በጣም እልቆ መሳፍርት የሌለው ብዙ መልካም እድልና ጸጋ ተሰጥቷል ማለት ነው። ሀብታሞች ሀብት ቢሰጡ ሀብታቸው የተወሰነ ነው። እርግጥም ባወጡ ቁጥር ቁጥሩ ለጊዜውም ቢሆን ይቀነሳል፣ ኋላ እንኳ አላህ ቢተካላቸው ማለት ነው። ያልቃል ደግሞ ገንዘብ እስከሆነ ድረስ። የሙእሚኖች የሷሊሆቹ ዒልም ግን አላህ የሰጣቸው የዲን እውቀት ባወጡት ቁጥር እንደገና የሚያድግና የሚፋፋ ነገር ነው። የእውቀት ንብረት ሲሰጡለት ነው የሚሰፋው። ሊረሳ የነበረው ዒልም እየሰፋና እየዳበረ ይሄዳል ማለት ነው። ስለዚህ እነዛ የሚያልቅባቸው ሰዎች ስጡ እየተባሉ ቢሰስቱ እንኳን እነሱ ባወጣን ቁጥር ሳንቲዋ ቁጥሯ ታንሳለ እያሉ ነው። ዑለሞቹ ለምንድን ነው የሚነፍቁት? የእነሱ ንብረት በተሰጠ ቁጥር የሚበዛ እንጂ የሚያንስ አይደለምና በጣም በበለጠ መቸር አለባችሁ ማለት ነው። እና ብዙ ኸይር አላህ ሰጥቶታል ዒልም የሰጠውን ሰው። ያንን አላህ የሰጠውን የማያልቅ የማይደቅ ንብረቱን በሚገባ መለገስና ለወገን ማከፋፈል አለበት ነው የሚለው። ወማ የዘከሩ ኢላ ኡሉል አልባብ እና ሕክማ ዒልመ ናፊዕ ጠቃሚ የሆነ እውቀት የተሰጡ ሰዎች እነሱ ከሌሎቹ ባለጸጋዎች ሁሉ የተሻሉና የበለጡ እድለኞች መሆናቸውን የሚገነዘቡ የሉም፣ ትክክለኛ አእምሮ ያላቸው ቢሆኑ እንጂ። አንዳንዶቹ የዋሆች በመሆናቸው እነሱ እንዳውም ጸጋ እንደሌላቸው በመዘንጋት ራሳቸውም ሆነ ሌላውንም ሳይጠቅሙበት የሚያልፉ አሉና ከነዚህ እንዳትሆኑ ማለት ነው። وما انفقتم من نفقه او نذرتم من نذر فان الله يعلمه وما للظالمين من انصار ان تبدوا الصدقات فنعما هي وان تخفوها وتؤتوها الفقراء فهو خير لكم ويكفر عنكم من سيئاتكم والله بما تعملون خبير. وما انفقتم من نفقه او نذرتم من نذر ማንኛውንም ወጪ አታወጡም ወይም ደግሞ ስለትን አትከፍሉም فإن الله يعلمه يا يمتواتت نجر الله يمياكو بيهون انجي إلا ويم يا لني بلاتشو يمتلقسوتنا يمتواتت نجر ويم بني اسم تنزلاتشو ناتسلاتشو يمتواتت نجر يا نجر بني بكل بني اسم اسكوات تدرس فإن الله يعلمه يا واتتاتشو اللتجتا ياو كوال اني على يوتنا يمالاكو انداي مسلاتشو إلا እናንተ በትክክል በመፈልገው መልክ ማውጣታችሁን አረጋግጡ እንጂ እኔ ሳይሰማና ሳይውቀርቶ ሂሳባችንን አልያዘድንም ብላችሁ እንዳትፈሩና እንዳትጠረጥሩ ማንኛውንም ነገር በሂሳብኔ እይዛታለሁኝ ማለት ነው። ወማ ሊዛሊሚነ ሚን አንሷር የነን መመሪያና ማጠንቀቂያ ያልተቀበሉ ሰዎች ግን በደለኞች ናቸው። ለነዚህ አይነቶቹ በደለኞች ደግሞ እኔ ልቀጣቸው በሚሻበት ጊዜ ከቅጣቱ የሚያጥራቸውና የሚያድናቸው ማንም የለም ይላል። እንቱ ብዱ ሰደቃቲ ፈኒዒማየ ሰደቃዎቻችሁን ወይም ምጽዋቶቻችሁን በአደባባይ ሰው እያያችሁ በይፋ ብታከፋፍሉና ብትሰጡ ይህ በይፋ መስጠታችሁ ያማረና የተደነቀ መልካም ድርጊት ነው ይላል። ማለትም ቀደም ሲል እንግዲህ እንደተጠቀሰው ኢኽላሱ ተጠብቆ ለይውሊ ለይስሙሊ ሳይሆን ዝም ብለህ ኒያህን ለአላህ ማረግህን ታረጋገጥክ በኋላ በሰው ፊት ብትሰጥ ሰደቃህን ይህ በሰው ፊት ለምን ሰጠህ አይባልም። ኒያው ላይ ነው ዋናው ጉዳዩ ማለት ነው። በዛ መልክ መስጠቱ እንዳውም ውብ ነው መልካም ነው ይላል። ለምን? ሌሎችን ንፉጎችም ያበረታታል። በምሳሌነት እገሌ ሰደቃውን ዘካውን ሲከፍል ሐቁን ሲያወጣ እንደገና ደግሞ ለሚስኪኖቹ ርኅራኄ ሲያደርግ እኛስ ምን ሆነናል ብለው ሌሎችም ባንተ ምሳሌነት ሊገፋፉ ስለሚችሉ ለዛ አላማ ከሆነ በሰው ፊት የምትሰጠው በዚህ መልክ መስጠቱ የሚደነቅ እንጂ የሚወገዝ አይሆንም ማለት ነው። ወይን ተኽፉሃ እንደገና ደግሞ በሚስጥር መስጠቱ የበለጠ አስፈላጊ ነው ብላችሁ በሚስጥር መስጠትን ብትመርጡና ብትደብቁ ወቱቱ አልፉቀራ ግን መስጠታችሁ አልቀረም ሰው አላየልንም ብላችሁ ሳትሰጡ ሳትቀሩ በሚገባ ለሚገባቸው ችግረኞች በሚስጥር ብታከፋፍሏቸው ፈወኸይሩ ለኩም በዚህ መልክ መስጠቱም ደግሞ የተሻለና የተመረጠ ነው ይላል። እና እንግዲህ እንደ ሰጩ ስሜትና ሁኔታ ነው ማለት ነው። ሰጩ ኢማኑ ጠንካራ ሆኖ ሰው አደነቀውም አነወረውም ምንም ጉዳይ የለውም ስለ ሰው። እኔ ሰዎች ያሉትን ይበሉ ግዴታዬን ብቻ መወጣት የጌታን ትእዛዝ ማክበር ነው ያለብኝ። ስለዚህ ሌሎችም እንደኔው እንዲሰሩ እንደውም በመሳለነት አስተምራቸዋለሁ ብለ ከሰጠ ራስክን ተማምነህ ይሄን አይነት አሰጣጥ አደንቀዋለሁኛል። ምክንያቱም ዳዋ ነው ራስን ችሎ ሌሎችን ሰዎች እየከሰከሰ ነውና። በሌላ በኩል ደግሞ ለሌሎቹ ምሳሌ ሆኜ አበረታታለሁ ይስል እኔ ነፍሴ መጥቆናት ሰው ሲያይልኝና ሲያመሰግን ሲያደንቀኝ ሌላ ስሜት ያድርብኛል ብሎ ሰብቶ ለመጠንቀቅ በሚስጥር መስጠት ለብኝ ማለትን መርጦ በሚስጥር ከሰጠም ራሱን ለመጠበቅ ኢኽላሱን ለማሟላት ብሎ እስካደረገው ድረስ በዚህ አይነትም መስጠቱ መልካም ነው ይላል። እና በማንኛውም መልክ መስጠት አለበት ግን የተሻለውን አጣጫ ይምረጥ ማለት ነው። ወይከፍሩ አንኩም ሚን ሰይአቲኩም ለማንኛውም ይህን ነፈቃችሁን አዳቡን ጠብቃችሁ በሰጣችሁ ቁጥር በሰደቃችሁ በረካ አላህ ወንጀሎቻችሁን ይሰርዝላችኋል። ኢነል ሐሰናቲ ዚብነ ሰይአት እንደተባለው خير سرا بسرا قطر عندي سو ستاتو يتسرزلت ملكام سراو إيابابا يسفالت نوم ميهده ومالت نوم والله بما تعملون خبير لما أن يوم الله سبحانه وتعالى إن أنت يمتسرت النقر بتلك يمياك مهنون أوقاتشو بسو بمي ودهو النابا بمي فلقهو ملك سكارقاتشو ترس واقاتشو مي عمارة التمامان يندمي هنو قين كزاك فقادو يتشوان اندوانا ኪሳራው ሁለት እንደሚሆን አትጠራጠሩ። በዱንያም ገንዘባችሁን አጣጣችኋል እዛም መተኪያ አታገኙም ማለት ነው። ليس عليك هداهم ولكن الله يهدي من يشاء وما تنفقوا من خير فلأنفسكم وما تنفقون إلا ابتغاء وجه الله وما تنفقوا من خير يوفى إليكم أنتم لا تظلمون. ليس عليك هداهم ሰዎችን አንተ መንከርና ማስተማር እንጂ እነሱ ፍላጎት ከለላቸው በግድ ትክክለኛውን መንገድ ማስጨበጥ በግዴታ መልክ የተጣለብህ አይደለህም ይላል። ወላኪን الله يهدي من يشاء አንተ ለማስተዋስና ለመንከር ያህል እንጂ الله سبحانه وتعالى ተባሮቹ መካከል የፈለገውን ወደ ትክክለኛው መንገድ ይመራል። የማስተካከልና የመምራቱ ድርሻ የኔ ነው ማለት ነው። ወማ ቱንፊቁ ሚን ኸይሪን እናንተ አማኞች ተገንዘባችሁ ወይም ተማንኛውም መልካም አድራጎታችሁ የምትለግሱት ፈሊ አንፉሲኩም ጥቅሙ ዙሮ ተመልሶ ለእናንተው ለራሳችሁ ነው እንጂ ማንንም አይደለም የምትጠቅሙት ማለት ነው። ወማ ቱንፊቁነ ኢላ ብቲጋ ስለዚህ ምንኛውንም ወጭ በመተዋወጥበት ጊዜ ያ ኢላ ብቲጋ ወጅላ ያ አላህን ውዴታ አላማ አድርጋችሁና እሱን ሽታችሁ ካልሆነ በስተቀር አታውጡ። እንደው ዝም ብላችሁ ለይውልኝ ለይስሙልኝ ለዝና ለጉራ ብላችሁ ገንዘባችሁን ማውጣት የለባችሁም። ካወጣችሁ አይቀር ያአላህን ሱብሃነሁ ወተዓላ ውዴታ ለማገኘት አትባችሁ መሆን አለበት ይላል። ወማ ቱንፊቁ ሚን ኸይሪን ከገንዘባችሁ የምታወጡት ይወፈ ኢለይኩም ለጊዜው የወጣና ያጣነው ቢመስላችሁም በትክክለኛ ኢማንና ያአላህን ውዴታ በመሻት ላይ ተመርኩዞ ከሆነ መተኪያው ይሰጣችኋልና ይከፈላችኋል። ኢንአጅለን አው አጅራ በእለቱም ቢሆን ወይም በዘረቄታው ለአላህ ብሎ የወጣ ገንዘብ ዙ በዱንያ መተኪያ አያጣም። እንደገና በመጨረሻው ዓለም እንደ ወረታው ይከፈላል ማለት ነው። ወአንቱም ላትዙለሙን እና በትክክል እኔ በመፈልገው መልክ ወጭ እስካወጣችሁ ድረስ እናንተ ወረታችሁን በማጣት የምትበደሉ አይደላችሁም ባላችሁ ይላል። እና እንግዲህ አላህ ሱብሃነሁ ወተዓላ ነፈቃን በማስመልከት ብዙ መሟላት ያለባቸውን አዳቦች በማስከታተል ጠቀሰ ማለት ነው። መጀመሪያ ገንዘቡ የሚወጣው ገንዘብ ሐላል እንዲሆን፣ ከዚያ በኋላ ደግሞ ለይውሊ ለይስሙሊ ሳይሆን ለአላህ ተብሎ መወጣት እንዳለበት፣ እንደገና መወጣት ያለበት ደግሞ ለአቅራቢያ መጀመሪያ ለቤተሰብ ለጎረቤት፣ ከዛ ደግሞ ደረጃውን በመጠበቅ በቅደም ተከተል ወደ ውጭ እንዲሄድ፣ መሰጠት ደግሞ ግዴታ የሚሆነው ትርፍ የሆነው ገንዘብ እንደሆነ፣ እነዚህን የመሳሰሉ አዳቦችን እንዲሁም ደግሞ መንና አዳ እንዳያደርጉ እንዳይመጻደቁና የተዋለለትን ሰውዬ በውለታው እንዳይወቅሱና እንዳያሸማቅቁት እኒህን ሁሉ ማሟላት አለባችሁ በማለት መከረ። ይህን ሁሉ አሟልተው እንግዲህ ነፈቃ የሚያደርጉት ሰዎች አላህ ሱብሃነሁ ወተዓላ ሂዳያ የሰጣቸውና ለመልካም እድል ያጫቸው ሲሆኑ፣ ይህን መመሪያ የማያከብሩት ደግሞ ራሳቸውን ካሳሳቱና ታከሰሩ የራሳቸው ጉዳይ አንተ ተጠያቂ አይደለህም በማለት ነብዩ ስለነሱ እንዳይጨነቁ ነገራቸው ማለት ነው። ለማንኛውም እንግዲህ ፍርአቱንና አዳቡን ጠብቃችሁ ካወጣችሁ በእኔ በኩል ዋጋችሁንና ወረታችሁን እንደማልነፍጋችሁና እንደማልጎዳችሁ አረጋግጥላችኋለሁ ይላል። እዚህ ላይ እንግዲህ አላህ ሱብሃነሁ ወተዓላ ነቢያችንን በግል ለይሰ አለይከ ሁዳሁም ሰዎችን ወደ ትክክለኛው መስመር በአንተ ኃይልና ችሎታ ማስገባትና ሂዳያን ማስጨበጥ ወደ አንተ የተተዋ አይደለም በማለት እሳቸው መምከርና ማስተማር እንጂ ሰውን ኢማንና ተቅዋ እንደማያድሉ እንደ ኪንን አንስተው እንደማያወጡት በግልጽ ነው የሚያሳየው ማለት ነው። ይህንን እንግዲህ በመዘንጋት ብዙ ሰዎች ከነቢዩ አልፈው እንዳው ማንኛውም ተራው ሰው ሂዳያ ይሰጣል።